الصلاة والسلام على رسول الله صلى الله عليه وسلم. يا كيف تيتاتي؟ الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. ما قابلت تتفاقل عندكنا قوله عندك يا جلد من تعصب الدعاء تتفاقل من الدعاء معنى تنرغ لك الزام هو نسرع قد عمي شو عبد تقريب معنى تنرغ من دائما قصب قوله يملون قال ان الملكة فلا تضربوا أستاذرقوا لله الأمثال لالله مستالي وشن أستاذرقوا لك فلا تضربوا أي فلا تجعلوا أستاذرقوا لله لالله الأمثال أمثال يوشن أستاذرقوا لك إلى الله ينهى سبحانه تراتي تجبوا قتاتين إياك لك لنو عن ضرب الأمثال مستالي وشن كما درك له لسو مستالي وشن كما درك إياك لك لنو من بلو فلا تضربوا لله الأمثال كما لك وضرب المثل مثالين مدرك مثالين مدرك مالك هو تشبه حال بحال هنيتان بهنيتان من نتعثر مالك فلا تضرب لله الأمثال قالنا ينحى سبحانه راتي تجبه وقفاك يكلك لنا عن ضرب الأمثال له لسو مثالي كمدرك تقوت أبوية لنا وضرب المثل سلالك من نتعثر وضرب المثل مثالين مدرك مالك هو تشبه من نتعثرنا حال هنيتان بحال بهنيتا هنيتان كهنيتا ما نتعطر ما نتعطر مالتي مثال ما تدرج مالتي هنا. وكان المشركون فلا تضربوا لله الأمثال يلبت من كناية الله وكان المشركون عجاريا نبروا يقولون يلو نبر من يلو نبر إن الله الله ما قوي لالي أجلوا بتعامي لك أجيثانا من أن يعبده الواحد عند سو كنيا ليملكه منا كنيا عند ليملكه በጣሚላ ጥቂታ ነው ራይ ተከበረ ነው ይሄማ መዳፈር ነው ይላሉ ጌታን ፍለፊት ማምለክ መዳፈር ነው ይላሉ وكان المشركون يقولون ان الله الله اجل በጣም ለኡልና የላቀ ጌታ ነው ይን አይዕቡደሁ ወአህዱ አንድ ከሚያመልከው ምና ከኛው አንድ ሰው ዳይሬክት ቀጥታሱ ሊያመልከው ፈላቡድ የማይቀር ጉዳይ ነው ይላሉ ምን እስቲፋዲ ዋሲጦቲን አማካኝ ማያት بيننا بيننا وبينه بس متاكل ليلى اما كان منور اللبت انجي قطتا جيتان ما مملك ندافر نو يلال يا سبحان الله انت عارفكم بالنشل فلا بد يما يقر غداي نو من اتخاذ واسطتين اما كان كما يجي يما يقر غداي نو بيننا بيننا وبينه بس متاكل اما كان منور اللبت قالوا لمناشون يميتاش تنور لا يوتو سلامندلو قاوتوቻቸው لا مملك እኛና በሱ መካከለ አማካይ መኖር አለበት ከተታ ጌታችንና ዳይሬክት ማክበር ኦ በጣም ይከብዳል ያለ ፈካኑ ነበሩ የተወሰሉነ ኢለይ ወደሱ መዳረሻና ወደሱ መመጀኛ ወይንም የተወሰሉነ ኢለይ ወደሱ ምዳረሱበት መንገድ ይፈልጉ ነበር በምን ነበር ፈካኑ የተወሰሉነ ኢለይ ወደሱ ይቀርቡ ነበር ማለት ነው እየተቀርቡነ ኢለይ የተወሰሉን ማለት ወደሱ ይቀርቡ ነበር ግልአፍናን በጣኦታትና وغيرها በሌላ በሌላም በሌላም በጣኦታትና በሌላም መልፈርቁ በይነ ሰነም ወልወሰን ወሰነና ሰነም መካከል ምንድን ነው ልዩነት ሰነም ማለት ምንድን ነው ቅርጽ ያለው ወሰን ማለት ስለዚህ ወሰን ሁሉ ሰነም ሁሉ ወሰን ነው ወሰን ሁሉ ግን ሰነም አይደለም ምክንያቱም ሰነም ማለት ቅርጻ ቅርጽ በሰው ምስል በሆነ ነገር በእንሰሳ ምስል የተሳለ የተቀረጸ ነገር ስለሆነ ማለት ነው። ግልአፍና በጣኦታት ወደስ ይቀርቡ ነበር ተወሰሉ ማለት መቃረብ ይማነት ተቀርሩ ማለት ነው። የተወሰሉነ አይተቀርቡነ ኢለይ ወደ ጌታ ይቀርቡ ነበር። ግልአፍናን በጣኦታትና ወገይሪሃ በሌላም በሌላ ተወሰንም ትላላችሁ። በጣኦታት በቅርጻ ቅርጽና በመሳሰሉ ተሽቢሃን ለማመሳሰል ነው ለሁ ጌታን ያመሳሰሉ ነው ቢሞሉክ ዱንያ በዱንያ መንግስታቶች በዱንያ ንጉሶች ያስመሰሉት ነው። ፈናሃ ስብሃና ጌታችን ከለከለ አንዛሊክ ከዚህ ድርጊት ተቆጠቡዋል ለኔማ ምሳሌ አታድርጉ። በዲሞሉክ ዱንያ ያመሳሰሉታል ምኑ ከዱንያ ጋር ቀጥታ ማንንም አይደርስም። በምን አማካኝነት የሚደረሰው በዘመድ በሙስና በምናምን በጠባቂው በጻፊው በመከተሉ ምናምን ነገር ታበሉ ደጅ ተጠንቶ ማለት ነው የሚደረሰው አባቱን አልፎን እሱ ላይ የሚደረሰው ስለዚህ ቢሙሉ ከዱንያ ሙሉ ከዱንያ ጋር አንተ ይሄ ቋገራችን ላይ የሚባልኩ ነው አንተ አንድ ቢሮ ብትገባ አንድ ባለ ስልጣን ጋር ብትገባ ለባለ ስልጣኑ ቅርብ የሆነ ባለሟል ጋር ተግባብተ በሱ ላይ ለምነ ዋናው ጋር ምደርሱ እንዲቀጥታደሳለን እንዴ አሃ አልደስ ማወተከከነት ነው በዚህ ነው መጀመሪያ የሚጠለው ስለዚህ አላህ ወልዮች በመደገፍ በመንጠላጠል ማንጋን ደርሳለን አላህ ጋር እንደርሳለን ይላል ይቺን ቃል ማንላክ ነበር ድሮ ድሮ የድሮዎች ቁረይሽ ሲባት ነበር እሺ አዚ ይሄን ነው ሰላተ ድሪቡ ለላህ አልአምሳል ይሄንኛው ደካማ ነው ፍርሃትም አለ ምንም አለ ምንም አለ ሙሉከት ዱንያ አላህ ግን ቀጥታ ማንንም ተውበት አድርጎ ያ አላህ የተውበት በር የአላህን በር ክፍት ነው ማንንም አላህ ጋር ዳይሬክት መገናኘት ይችላል ተውበት አድርጎ ወደ ጌታው መስጠት ምንም አማካይ ዋስጣ አስፈልግም አላህ አላህንና የሰው ልጅ ማነጻጸር የለብንም በምንም አይነት መልኩ فلابد من اتخاذ واسطة بيننا وبينهم فكانوا يتوصلون إليه بالأصنام بطاقتات وديتات تتقربوا نبر وغيرها بليلان بليلان تشبيها مع المتاسلاتون له جيتان بملوك الدنيا بدنيا من الستاتوس إيام متاسلوت إيام متاسلوتنا فناها سبحانه راتي تقبوا جيتاتين كالكالا عن ذلك كذفوا نيخاتك وطبوالا لأنه سبحانه مكنايتم جيتاتين الله لا مثل له عم تجيله فلا يمثل بخلقه ففترتات أي مثلهم ولا يشبه بهم እንስም አይነጻጸርም አላህ ፈላ ይመሰሉ በخلقه በፍጥረታቱ አይነጻጸርም ወላ ይሸበሁ በخلقه በፍጥረታቱንም አይመስልም አይመሰልምም ፈላ ይመሰሉ ወላ ይሸበሁ ነምሰሉ መገየረ ሲጋ ወይንም መጅሁል አድርገት ነው ተፈጠረ ፋስፖርት ማለት ان الله الله جيتاشين يعلم يوقال انه لا لا مثل له امتى يندلله الله يوقال وانتم انانتكن لا تعلمون استوكم انانتكن استوكم امتى يندلله امتى يندلله بروب يندلله كهالا عند اياكرتنا فلا تجعلوا لله اندادا وانتم تعلمون نميلوزا اذ دهو ان الله يعلم وانتم لا تعلمون نميلو اذا فلا تجعلوا لله اندادا وانتم تعلمون مالك ان انت ياوقاچو بمن زوريا لا ياوقاچو نبر يالنا اتمققو بياچو نبر بمن زوريا منين ياوقاچو منين اتاوقو منين ياوقاچو نالنا اتقدمتم خذوا براسكم تكملوا فلا تجعل لله اندادا وانتم تعلمون ياوقاچو لسو بالانطا بيطوس امسايا تكناكن አታድርግለ ተያወቃችሁ ምንነቱን ያወቃችሁ ሩብያ ኡሉህያ ከኋላ አያገራ ጀይዘን አልቀራንም እንዴ ሩብያን ያወቃችሁ ነው እንዴ ኡሉህያን ያወቃችሁ ሩብያን ማለት ሩብያን ያወቃችሁ ከኋላ አያውም ራሱ መተን ላይ እኮ ነው የቀራነው ምን አልአጀብ መተን ላይ ዳይሬክት ነው የቀራነው አምስት ደቂቃ የተኛችሁ አምስት ደቂቃ ያደምጣችሁ እንግዲህ ያዘው አሁን አፋድለ ወከራት አይው ምን አይነት እንዳለን እንገራችሁ والله በዘመን ታቢዒን ቅራት እየተቀራ በእና ኢማም ሻፊዒ ምናም ዘመን አንድ ሰው ዳዒፍ ይባላል እከሌ ያወራው ሐዲስ ተቀባይነት የለውም ለምን እየተኛ ነበር ያደምጣው ሐዲስ والله ሙስሊህ ለሐዲስ ላይ አለ ሰውየው ሰነዱ ላይ ማን ያለበት ተብሎ እከሌ ከተባለ እሱን ቅልፋም ነበር ቅራት ሲቀራ ያን ቅልፋ ነበር ማላ ካለ አኒ ሰኒ ምን ነበር ያለው ሰው ምን ነበር ያለው ይሄ ምን ብሎ ነበር የተረጎመው እንዴት ብለ እንደጠይቀኝ ያላ ወላይ ቆጣቸዋለሁ ባላ በቃ ቆጣቸዋለሁ ቆጣ ሰልብ ነቃ ብሎ በዚህ ደቂቃው የማደረከኝ ማን እንደዛ አይነት ሰው ነው አህባሽ አህባሽ በባጥሉ ላይ ሆኖ ወላይ ብትከራከሩ ትችላላችሁ አትችሉት በቃ አትችሉት ማን አህባሽ ይቆም ይችላል ምን ተሐራለህ አቃለሁ አምነ ከናንተ በላይ ቀራቀርተው ነው አይደለም ከናንተ በላይ እኮ ተምሯቸው አይደለም ግን ተያዙ ደግደው በባጥል ላይ ሸምደውታል ይተባላችሁ ያክን ሸምደጋታን አምጥቶ ሲያስቀምጥልን መመለስ እንኳን አትቋቋም والله عارفه كده جدا ዝም ብላችሁ ምትታዘዙት ዘውት እንደዚህ ነው እንዴ አንድ ሰው እንደተኛ ሰነት ነው ማለት አንድ ሰው እንግልፍ ከመጣ አትም ان الله الله يعلم عفوا ان الله الله يعلم يوقال انه لا مثل له انت يندلله الله يوقال وانتم انانت لا تعلمون اتوقي اذا اتوقي يلال اذا دهو فلا تجعلوا لله اندادا لا الله بيقات حدغلك وانتم تعلمون اياوقاچو بروبوبيا عند مهونن اياوقاچو باولوهيا انت ياتادغلك نو اذا يتكلكل باولوهيا በኡሉህያ እዚ ወአንቱም ላ ተዕለሙን አታውቁም በኡሉህያ ኡሉህያ ላይ ነው ችግራቸው ሩብያ ላይ አይደለም ኢነላህ ያዕለም አላህ ያውቃል አንታየ እንደለለው በሩብያ ወአንቱም በኡሉህያ አንታየ እንደለለው ያውቃል ወአንቱም እናንተ ግን ላ ተዕለሙን አታውቁም ምንንም ማያውቁት እያመለኩ ችግር የፈጠሩት በምን ላይ ነው በሩብያ ላይ ነው አይደለም ኡሉህያ ላይ ነው ወአንቱም ላ ተዕለሙን አታውቁም በዚህ በኡሉህያ ዙሪያ ላይ ለዚህ ነው እየተበራረቁ አፍናሞች ሲሉ ያመልኩ የነበረ ከኋላ ሰላት ይጃሉ ለላህ አንዳደን ለአላህ ባለን አታድርጉለት ወአንቱም እናንተ ተዕለሙን እያወቃችሁ በሩብያ ብቻኛ መሆኑን እያወቃችሁ በኡሉህያ ለምን ተስጋል ሌላ ትደርባላችሁ ማለት ነው ወአንቱም ተዕለሙን ሽሩብብያ እዚህ ደግሞ ወአንቱም ላ ተዕለሙን ሽኡሉህያ ምክንያቱም ትግራችሁ ኡሉህያ ላይ ስለሆነ ወአንቱም ተዕለሙን ያለው ሽሩብብያ ወአንቱም ላ ተዕለሙን ኡሉህያ ነው ትግራችሁ ኡሉህያ ላይ ስለነበረ ተፈዕሉኩም ሃዳ ይድርግታችሁ ያፈጣጣማችሁ ሶደረ ተፈጠረ መነጨ ከምን አንተሁ ሚን ፋሲድ ብልሹ ከሆነ ቅዠት ተወሁ ሚን ፋሲድ ብልሹ ከሆነ ቅዠት ወኻጢርን ባጢል ውድቅ ከሆነ አስተካከለ ይሄ መጣይ መነጨ ከተሰ አፈለሙን አተውቁ ምናንተ በኡሉህያ ላይ ይሄን ያድነና ለዛ ነዝር ለዚህ እርስ ለዚህ ምን ያመገን ይሄን ግን ተላላችሁ ፈፊዕሉኩም ሃዳ ይድርግታችሁ ሰደረ መነጨ ከምን አንተሁ ሚን ኻፊድ ብልሹ ከሆነ ቅዠት ተወሁ ማለት ቅዠት ማለት ነው ወኻጢርን አስተሳሰብ ባጢል ከንቱ ከሆነ አስተሳሰብ የመነጨ ነው ወላ ተዕለሙን አተውቁም አይበን አሁንም አተውቁም ማፊ ኢባደቱል አስናን ጣኡትን በማምለክ ይንሱ ኢልአቂባ የሚመጣውን መጥፎ ፍጻሜ አታውቁ ይሄንን አታውቁ ማንቱም ለታዕለሙ ወላ ተዕለሙን አታውቁም አይበን አሁንም አታውቁ ማፊ ኢባደቱል አስናን ጣኡትን በማምለክ የሚመጣውን ይንሱ ኢልአቂባ መጥፎ ፍጻሜ ሱ ማለት መጥፎ አቂባ ፍጻሜ የሚመጣበት መጥፎ ፍጻሜ አታውቁ ለዚህ ነው አይ አላህን ቀጥታ ከመናመልከው ይልቅ በተዘዋዋሪ አማካኝ ተያስፈልገናል አላህ ጣውት አስቀመጠ እኛም መሻይኾችን ወልዮችን ነቢያቶችን ምናምን መላእክታ እናስቀምጣለ ዋሲጣ ማለት ነው አላህ ለአላህ ቅርብ ከለ በጣም ቅርብ ናቸው ለአላህ እኔ ለጌታዬ ወንጃይ ነኝ ስለዚህ እከሌ ታላቅ ሸክ ስለሆኑ እሳቸው መጀንብዬ ቃፍ ምድርሳለብኝ አንድ ትልቁና ዋናው ትልቁ ነገር ልንገራችሁ ነብዩ አለይሂ ሰላቱ ወሰለም ያን ሁሉ ጦርነት ሲያስቀዱ ያ ሁሉ ውርጅብኝ ሲወርድባቸው እሺ ይቀርና አቡበክር ሲዲቅም ዑመርም ዑስማንም አሊም ያ ሁሉ ቀውጢ ሲፈነ ምን አላደረጉ በነብዩላህ ኢብራሂም አላሉ በነብዩላህ ኑህ አላሉ በኢሳም አላሉ በሙሳም አላሉ ሁሉ ነብያት አልፋል በዛ ሁሉ ነብይ ይሁን በጌታ ይበለው አማካኝ አላሉ በቃ ይሄ ይበቃል በኢሳም ጥተው ነው የሚከራከሩት ደቢያንስ ከቡኻሪ ከሙስሊም ወይ ከአቢ ዳውድ ከቱርሚዚ እስኪ ፍለግት ከሆነ ሐዲስ አምጡ ያን የተበለ አንድ ወጥቀ ሐዲስ አምጡ ኮስ ለመጠገል ይሯሯጣል لكن هذا الحديث ضعيف لو كان صحيحا لفعله النبي صلى الله عليه وسلم حديثه في دين وينم سن عقيده ነው عقيدهችን እንደሞ እንመሰረተው በምንም አይነት መልኩ بحديث صحيح صريح صحيح بهونه حديث الناس ግልጽ بهونه حديث ነው ግልጽ በሆነ ሐዲስ ሶሂህ በሆነ ሐዲስ ምክንያቱም የእምነት ጉዳይ ነው ወዱ አጠፋላ ተቀማርል የእምነት የአቂዳ ጉዳይ ስለሆነ ወቀውሉ የሚለውን ቃል ቁል በላቸው አልኺጣቡ ሊነብዩ ሰለላሁ ዐለይሂ ወሰለም ተከለተሰሚ ነብዩ ነው በላቸው ወፊዛሊ ቁል በሚለው አባባል ደሊሉን መረጃ አለ አላ አንል ቁርአን ቁርአን ከላሙላሂ ያአላህ ቃል ነው ቁርአን ያአላህ ቃል ነው ቁል በላቸው የሚለው ሌላ ሳብጀክት አለ ማለት ነው በሌ ተባለው ማነሰው ነብዩ አለይሂ ሰላቱ ወሰለም እሳቸው አይደሉም ቁርአን የተናገሩት ማለት ነው በተደለው መቆለል ቀውሉን እሳቸው ናቸው ከኋላ ሳብጀክት አለ አዛዡ ቁል አላህ አልኺጣቡ ከከንድ ፈሰሚ ለነብዩ ሰለላሁ ዐለይሂ ወሰለም ነብዩ ነው ስለዚህ ቁል በሚለው ቃል ደሊሉን መረጃ አለ አላ አንል ቁርአን ቁርአን ከላሙላህ የአላህ ንግግር ነው ወአን ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ሙበሊጉን አን አልቁርአን ቁርአንን አድራሽ እንጂ ቁርአንን አልፈጠሩትም አልደረሱትም ይላሉ። የሳቸው ድርሰት ውጤት አይደለም ሙበሊግ ናቸው ነብዩ አድርስ የተባሉት እና ያደረጉት ዳይሬክት ማለት ነው። እነማ አዳቱ ሐፍሪን አዳቱ ሐፍር ትባላለች። እነማ አዳቱ ሐፍር ማለት ብቻ የሚል ተቀላይ የሆነች ቃል እንት ማለት ነው። አረፍተ ነገርን መገደብ ሐፍር ማለት ሊሚት ማድረግ ማለት ነው። ነገሩን መጠቅለል ወይንም ደግሞ መገደብ። እነማ አዳቱ ሐፍር አዳቱ ሐፍር ማለት ምን ማለት ነው? ሊሚት ለሊሚቴሽን ማለት ነው። በቃ ሊሚት ለማድረግ ሐሳቡን ሊሚት ለማድረግ የምትጠቅምና እነማል አዕማሉ ቢንያት ተላለ እነማ ይገባቸው ስራ ተቀባይነት የሚኖረው ንያ ሲኖርበት ነው። እነማል አዕማል ስራ የሚሆነው በዚህ ብቻ ነው ማለት ነው። ስራ የሚሆነው ተቀባይነት የሚኖረው ማለት ነው። እነማ አዳቱ ሐፍሪና አዳት መስታሪያ ማለት ነው። ሐፍሪን ለሊሚት የምትጠቅም ቃል ናት። እነማ حرم ارمي ያደረገው ربي የኔ ጌታ ارمي ያደረገው እናንተ የምትሉትን ሳይሆን አልፈዋሂሽ መጥፎ ስነ ምግባር መጥፎ ተግባር ነው። እነማ حرم ربي ጌታ ارمي ያደረገው አልፈዋሂሽ መጥፎ ስራዎችን ነው። አይጃአለሃ حراما ارمي ያደረገው ጌታ አይጃአለሃ አድርጓል ምንን ፈዋሂሽን ارمي አድርጓል ማለት ነው። ተከለለ እነማ حرم ارمي ያደረገው ربي የኔ ጌታ ارمي ያደረገው እናንተ የምትዘባረቁትን ሳይሆን አልፈዋሂሽ አን ያለይ ከተላል አልፈዋሂሽ መጥፎ ስራዎችን ነው። አይጃአለ حراما ارمي አድርጓል ወልፈዋሂሽ ፈዋሂሽ ማለት ጀመዑ ፋሂሸቲን የፋሂሻ ፍሉራል ነው። ፈዋሂሽ ማለት የፋሂሻ ፍሉራል ነው። ወይ ፋሂሻ ማለት ደግሞ ማተናሃ ጫት የደረሰ ነው። ቁርሑ አስጠያፊነቱ ጫት የደረሰ ምን ለማአፊ ወንጀል ከወንጀሉ አስጠያፊነቱ ጫት የደረሰ ወንጀል ምን ይባላል? አንዱ ፋሂሻ ይባላል። ፋሂሻ ፈዋሂሽ ፍሉራል ማለት ነው። ፈዋሂሽ ማለት ጀመዑ ፋሂሻ ፍሉራል ነው። ይሄ ፋሂሻ ማለት ማተናሃ ምንድነው አልኳችሁ? ጫት የደረሰ ነው። ቁብሑ አጥያትነቱ ምን ለማአፊ ከወንጀል አጥያትነቱ። ለምሳሌ ፈዋሂሽን አላህ በቁርአን ለልዋጥና ለእንትን ለዚና ተጠቅሞታል። ለዚና ተጠቅሞታል። ولا تقربوا الزنا انه كان فاحشه وساء سبيلا انه كان فاحشه بلوطه ስለዚህ الزنا ብሎ የሚፈስሩ ሰዎች አሉ። انما حرم ربي الفواحش ማለት الزنا عند الوالد ፈዋሽ ፍሎራችን ሆነ ሌላ አተእቱን አልፋሂሸተ ማተበቀኩም ቢሃ መጣፈት ነብዩላህ ነው። ቆሞችን እናንተ በጣም ካሁን በፊት ማንንም ያልሰራውን ዘግናኝ ስራ እየሰራችሁ ነው አላችሁ። ሊዋጥን ፈሂሽ ተብሏል ማለት ነው። ያ አባትን ሚስት ማግባት እንደዚሁ ፈሂሻ ተብሏል። እንደውም እሱ በጣም ከዝሙት ከዋናው ዝሙት የበለጠ ነው። ያ አባትን ሚስት ማግባት ስንም ወደ ሶስት ቆጥሯል። ፈዋሂሽ ማለት ዚና ሊዋጥ ብላችሁ ፈስሩታላችሁ። አጠቃላይ ግን እሳቸው ሸኹ ምንድናሉት ጀሙዑ ፋሂሸቲን ማንኛውም ዘግናይ ነገር ወይ ማተና ሐቁሙ አጥያትነቱ ማክሲመም የደረሰ ምን ለማአሲ ከወንጀል ምቀኝነትም ይሁን ሰው ማጣላትም ይሁን የተለያዩ ነገራቶች ይኖራሉ። ማዛሃረ ሚንሃ ግልጽ የሆነው ወማበጥን ስውር ድብቅ የሆነውንም ነው የኔ ጌታ እርም ያደረገው። እነማ حرم ربي ጌታ እርም ያደረገው አልፈዋሂሽ ዝሙትንና ሊዋጥን ማዛሃረ ሚንሃ ከነሱ ግልጽ የሆነውን ወማበጥን ድብቅ የሆነውንም ነው። ግልጽ የሆነውን ሰሪውም ሊሆን ይችላል ወይ ስራውም ሊሆን ይችላል። ማዛሃረ ግልጽ የሆነን ስራ ማዛሃረ በግልጽ ሰውየው ሲሰራው ለሁለቱም ይሆናል። ወማበጥን አይ ማ ኡዕሊነ ሚንሃ አይ ማለትም ማ ኡዕሊነ በይፋ የተሰራ ሚንሃ ከነዚህ ከፈዋሂሽ በይፋ የተሰራ ወማ ኡሲረ በድብቅ የተሰራ በድብቅም የተፈጸመ እነዚህ ናቸው የኔ ጌታ እርም ያደረጋቸው አሉ። ፈዋሂሽ ማ ዘሀረ ሚንሃ ከፈዋሂሽ ግልጽ የሆነው ወማ በጠን ድብቅ የሆነው ወይ አድራጊው ወይ ድርጊቱ ማለት ነው። አይ ማ ኡዕሊነ ይፋ የተደረገ ሚንሃ ከዚህ ከፈዋሂሽ ከአጸያፊ ዚና በግልጽ የተሰራ ዚና ወማ ኡሲረ በድብቅም የተሰራ ዚና እነዚህን ነው አላህ ግልጽ እንትን حرام ያደረገው ይላሉ። ወልኢስመ ሁለተኛ ወልኢስመ እናም ወንጀልን ነው ፈዋሂሽ ለየት አድርጎታል ዚናንና ሊዋጥን። ወልኢስመ ወንጀልም እንደዚሁ ሁሉ ማእሲየት ማንኛውም ወንጀል የተሰበቡ አን አህል ኢስም ወንጀል ለሚባል ነገር ምክንያት የምትሆን ሁሉ ይገባል ኢስሙ። ወቂለ በሌላ አባባል ከፍል ሙፈሲሮች ሆለ ኸምሩ መጠጥና ታስካሪ መጠጥ ብለው ፈስረውታል። ወልኢስመ ኸምር ብለዋል። ኻሳ ኸምር ብቻ ራሷ ናት ኢስም የምትባለው ብለዋል። አይ ሁሉ ማዕሲያ ማንኛውም ወንጀል ማንኛውም አመጽ ማለት ነው። ሁሉ ማዕሲያ ማንኛውም ከጌታ ጋር ማመጽ ወይንም ከነብዩ ትእዛዝ ማመጽ የተሰበቡ عن حال اسم ወንጀል የምታመጣና ጌታ ጋር የምታጋጭ ከሆነ ምን ይባላል? اسم ይባላል። ሁሉም ከአላህ ጋር የሚያጣላ ነገር ሁሉ ወቂለ በሌላ አባባል ሆለ ኸምሩ መጠጠነው አስካሪ መጠጠነው ተብሏል። ኻሳ እሷብት ካናት ተብሎ ተፈስሯል። ፈዋሂሽ በዚናና በሊዋቅ ሲፈስሩት እስምን ደግሞ በኸምር የፈሰሩ አሉ ማለት ነው። ሁለት انما حرم رب الفواحش انت والاثم ሁለት والبغي عليك بغير الحق ያለ ሐቅ በሰዎች ላይ ድንበር መተላለፍን ነው የኔ ጌታ እርም ያደረገው። እስምን እርምና ያደረገው እርም ያደረገው የኔ ጌታ ፈዋሂሽን እስምን والبغي بغير الحق ያደረገው ምታጥ والبغي ማለት ድንበር መተላለፍን بغير الحق ያለ ሐቅ ማለት ነው። ያለ ሐቅ ይሄ بغير الحق ያለ ያለ ሐቅ በሐቅ ድንበር መተላለፍ ይቻላል ላይቻላል? አይቻልም። ድንበር መተላለፍ የሚለው ሁለት አይነት ድንበር መተላለፍ የለም። بغير الحق ያለው ሲፈተን ካሽፋን የሚለው ዝም ብሎ ተጨማሪ ገላጭ ነው። ወይንም ደግሞ لانه بغير الحق እንትሰራው ያለ ሐቅ ነውና ብላችሁን የምትረጉሙት ነው የሚለው እዛ ይተክመና ማፍየት እንደሚለው አይዝልሙ والبغي بغي ማለት ማመጽ ድንበር መተላለፍ بغير الحق በማይገባ መልኩ ድንበር መተላለፍ ተሰውቶ ነው። አይዝልሙ በደል መፈጸም አልሙጃወዝ የተላለፈ للحد ገደብን ያለፈ ወተዓዲ እንዲሁም ድንበር መተላለፍ አለና በሰውት ላይ ድንበር መተላለፍ አዝልሙ المجاوዝ للحد ገደብን የተላለፈ በደል ወተዓዲ ድንበር መተላለፍ አለና በሰውት ላይ ይሄ ምን ይባላል? بغي بغير الحق ይባላል። ምንድነው بغي ከተባለች ሆ አዝልሙ المجاوዝ للحد ገደብን የተላለፈ حد ማለት ገደብ ማለት المجاوዝ የተላለፈ ማለት ነው። ጎን በደል ነው። ወተዓዲ ድንበር መተላለፍ አለና በሰውት ላይ ማለት ነው። ይሄ ነው እርም ያደረገው ነገር። ሌላ وان تشركوا بالله بالله لتغاروا ارسنا ينيجه ارمي ادرجو وان تشركوا بالله بالله لتغاروا ارمي ادرجباتهم ايتجعلوا له شريكا لجهته اغار لتغاروا في العباده باملكو ينين ينيجه ارمي ادرجو بلاد قبلوا نبي يفتش قل انما حرم ربي الفواحش عن ما ظهر منها وما بطن ظهر واجبته والاسم ولد والبغي بغير الحق صوت وان تشرك بالله عرف ان ذا عرف تتكلم خمسنيان ماله ما لم ينزل به سلطانه من المرجع الله على متعبته النجل لتتغاروا ما لم ينزل به يا لا وردت سلطانا مالك اي حجه وبرهانا مرجع ما ترجع مالك اي حجه يمكراكر يا نط وبرهانا ما ترجع ان ذي على متعبته لتتغاروا ليمطى يخلال انت اي مطى ይሄ ምልክ ምን እንዳለው ነው ብያችሁ ምን ብያችሁ ነበር? በغي ላይ በغير الحق ያለው ሲፈተን ካሽፋ ሲፈተን ካሽፋ ይባላል። እንደዚህ አይነት ምንም አያስፈልግም ችግር የለም። አሁንም ማለም ይነዝል በህ ስልጣና ምንም መረጃ ያልመጣበት ነገር በአላህ ለታጋሩ ለመሆኑ መፍሁም አለው ከጀርባ ለመሆኑ መረጃ ያለው ማጋራት ሊኖር ይችላል እንዴ? የለም። لانه لن ينزل الله به سلطانا ولن يكن له سلطانا የለውም መጀመሪያ እንትን ሁጃ መጀመሪያ የለውም እንደዚህ አይነት ማጋራት ለአላህ ማለም ይነዝል ቢህ ስልጣና ሲፈተን ካሽፋን وهذا ይህ موضع الشاهد የመረጃችን የነጥባችን ማዕት ቦታ ይሄ ማለም وان تشرك بالله شيئا فلجنا متنا او قل انما حرم حرم ربي الفواحش فواحش ما فلجنا اول اسم والبغي بغير الحق يتنيون فلجنا اياون يمتنا وان تشرك بالله ماله ينزل به سلطان عليه اي حجه مكراكر يا نطب وبرهانا مرجع وهذا يهن موضع الشاهد ينطلعكم بوتا من الايه كان تقول وان تقولوا لتلوا امسنيا ارمي هنا وان تقولوا لتلوا على الله بجيتا لا يزبرقوا ما لا تعلمون يما تاوقت النجر يما تاوقت النجر بجيتا لا جبتاچو لزبرقوا يني جيتا ارمي ادرجه هنا بسو دين ثلاثه بحري ثلاثه اولوهيه ثلاثه ربوبيه ثلاثه اسماء وصفات ما تاوقت النجر جبتاچو لزبرقوا هنا بقى الله في فعل يذكركم نوت صوتا لراساچو مجمرى ارو لا وطو كلن قرانا حديثا ودنسرو لندمط ادرجو نسوال هيدو هنا واحد اشتاك هيدات جهنيو ቁርአን ወደነሱ ህግ መጀመሪያ አሩል አስቀመጡና ቁርአንና ሐዲስን ወደነሱ ሩል እንደመጣ አደረጉ። እነሱ ወደ ቁርአን አልሄዱ። وان تقولوا للسلو على الله بجيتا لا ما لا تعلمون يما تاوقتن من الاستراء قدفت ولكذب وشت وشتنا قدفت من دعوة ما لا تحكم موجتك لأن السلام موجتك أن له ولدا لجلو على الدين ونهو ذلك ما تحصل إنسان مبتك مما لا علم لكم به من أقبل الله سبحانه ومثل ما كانوا ينسبون إليه لما استعلوا ودسوا ينسب يأتقون نسل من التحليلات هي حلال بمادرق والتحريمات إرض بمادرق التي لم إذن بها الله الله الفك أربة الله الفن أكره هي حلالنا هي حرام نقوله تحليلات منا تحريما ودع الله ما استجابه ونسب ما لا تعلمون يما توقف من الافتراء قبصة والكذب وشت من دعوة لما استعلوا ما لا تعلمون مثل أن له ولدا لجعلوا بلا شمس كراكرات ونحو ذلك يما تستلوا الله فوق العرش عدلًا الله موجود بلا مكان نوالج جبار فالله وما يوقف المزبارك مما لا علم لكم به من أوقت بل الله سنجر ومثل ما كانوا لكي ينبروا تنين ينسبون إليه وديجيتا يستقوا نبر من التحليلات بزو حلال مادزج والتحريمات حرام وديجيتا يستقوا نبر أمرنا الله بهذا بزه عزونا لراقوا تحكين كعبان جزولوا من يلو نبر الله بزه عزونا للو نبر تحليلاتنا تحريماتنا وديجيتا يستقوا التي لم إذن بها الله بالفك أدونا جير مالتنا إيه إنه إرمي هذا ده سنت نجارو كم إرمي هذا ده والله لزبو ثاله زيت عياله سنت كران سنت نجار أمس سنة جرات سنت كران وأن تقول على الله ما لا تعلمون الشاهد من هذه الآيات تنزه عن قطوسي يمنا جن يوم الرجاء الكريمة تنزه كتكبروا كالفوت أمس كالفوت عن قطوسي يمنا جن يوم النسيح النزه عن قطوسي نسي الشريك أجر ودك تدرجوا الآن الله تعالى كالله لي أجر لا الله أجر إن دلله ودك تدرجوا وإثبات تفرده بالتنينة الرداد قال النزه عن قطوس قل كما دمول النك بالتنين الله ونفي الولد لجن دلله لجن ودك تدرجوا الكسلة والمثل عنه لسم أمتايا دلله ودك تدرجوا سبحانه راتي تجبه وجيتاتي نقلوش نصان تقرانه وسكري تتنكبون من الله يقراتكم من ملكتنا وأن جميع مخلوقاتي يجي تاكين فطرتات ملو بملو تنزيه فات أروالك عن ذلك تذبهني توتات أروالك وتقدسه تقدسه أروالك يسبح له ما في السماوات وما في الأرض ولم أرسنا لمن وأن جميع مخلوقاتي فطرتاته هلو تنزيه فات أروالك فلجي فات أراث من يصدقه من ذا عن ذلك لج كما نور أمتايا كما نور شريف كما نور هذه كل تاتر والد تتقدسه والد لإلنون تقلت عن الاسم يجيتها لإلنا تقلت عن الاسم كما فيها لك الصوت عند الله لإقامة الحجة يمكرا كريان اذن أقوم والذي اكرانا سؤال على بطلان الشركي شركا مبالو نجر ويرك اندهونا مرجع قوم والذي اكرانا سؤال كما فيها النزان قصص عند الله من إقامة الحجة يمكرا كريان اذن على بطلان الشرك شرك وكبمه نزريا من الجهل وأنه مبني على جهل وقيام شرك مالك مبني يتمسرط يتجنبان على جهل بمهاج منتنا وخيال ببجتا بكجت لا يتمسرطنا شرك من بالو نجر كتجت جار التيازن كتجت جار كمهاج منت جار التيازن شرك بمهاج منتنا مبني أنا بخيال خيال مالك من دنه خاطئر من دنه خاطر من دين الكتاب خاطر من دين الكتاب خاطر من دين الكتاب خاطر من دين بجيتا خوف من دين وأن سبحانه قراتي تقبل جيتاكين لا مثل له أنت يلوم ولا شبه له ديك إلي اللهم جيه حسن والله أعلم الله جزاك آجنا أنا مستيق على السنة مثلا أنتنا مستيق على السنة لقراء الله السنة نعم جزاك النساء ما تقول يسنة السنة فجزاك سنة رتازة سنة نربط عن كفرة فتر مكتفة على الله ستكتفة كفرة مكتفة على الله إثبات استواء الله على عرشه إثبات يمنى الرجال جفل له استواء الله الله على عرشه كعرشه بلاي لمهون أن ينزهن بززور يمنى كفل منه إن شاء الله الآن تكرس السنة أنك أرى الله وقوله የሚለውን ቃል እንመልከት። አርህማኑ አለል አርሽ ስተዋ የሚለው አርህማኑ ረህማን ጌታችን አለል አርሽ ከአርሽ በላይ ስተዋ አላ ወርተሰዓ ወስተከረ ወሰዓ አላህ ከአርሽ በላይ ነው። ሲሰባዓት መዋደ ሰባት ቦታ ላይ ተጠቅሷል። ሱረቱል አዕራፍ ፈውሉ ሱረቱል አዕራፍ እንዲህ ይላል ኢነ ረብኩም ኢናንተ ጌታ አላሁ አላህ ነው ኢናንተ ጌታ አለዚ ያ ጌታ ነው ከለከ ሰማዋቲ ሰማያትን የፈጠረ ወልአርድ ምድርንም የፈጠረ ሲስተቲ አያም በስድስት ቀናቱ ሁመ ሰዋ አለል አርሽ ከዛም በኋላ ከአርሽ በላይ ሆነ ሁመ እንመለከታለን። وقال في سورة يونس في سورة يونس عليه السلام سورة يونس نبي الله يونس معرف نبي الله يونس عليه السلام عليه السلام سورة نادلنا عليه السلام سورة يونس عليه السلام سورة نادلنا. وقال في سورة يونس سورة يونس اللي لا الله إن ربكم ينان تجيتا الله الله نو الذي يا جيتانو خلق السماوات ሰባት ሰማያትንና ወልአርድ ሰባት ምድርን የፈጠረ ሲስተቲ አያም በስድስት ቀናት ثم استوى كذام بوحالا استوى على العرش كعرش بلاي هنا جهل. وقال في سورة الرعد سورة الرعد لا يجلا الله الذي الله اكو يانو رفع السماوات سمايات كف كدرجة بغير عمد يعلى مسسو ترونها ان انت مستوي مسسو خاينو ان انت يمستوي ثلاث عينت يفسروا تفسروا ترونها لان انت يمستاج مسسو خاينو يما يستاج يجل وسطنا عندما لكن نجي بيه هنا لان يما يستاج عند النزي بلو ترسو اي وين جملة مستأنفانة لنا يمستاج مفهوم يلو بقى يعلى مسسو ما لكن نجم بلاك يهنو اصف يهنو يهنو راجع حدث جميع كتا ان ربكم الله الذي لان انت جيتا يانو الله الذي يا جيتانو رفع السماوات سماوات كفت أدرجة بغير عمد يعلم سسو ترونها يمتاجم سسو فينو يمتاجم فينو ثم استوى سماوات كفت أدرجة بهالا ثم استوى على العرش فجام بهالا كعرش بلاي كون جيتاجم. وقال في سورة طوها سورة طوها وسن ليلا الرحمن رحمن على العرش استوى كعرش بلاي كون. وقال في سورة الفرقان سورة الفرقان لين ليلا ثم استوى على العرش الرحمن عندك ما أذكر هذا الرحمن على الأرش استوى نفسه الرحمن سمعنا متانا على الأرش على أن أرش بعد لا أوجبته تقدمه استوى يملوبر بحالان نفسه هي بقى ملك سلبه. وقال في سورة الفرقان ثم استوى على الأرش الرحمن بلوا نفسه ثم استوى خلاه هنا على الأرش بأرش لا من رحمن رحمن عملوا قدمو سنتا نعملوا حالا سنتا نعملوا قدمو سنتا عملوا بحالا سنتا معنى الشبطان انتنا لك. وقال في سورة الإسلام السجدة الله الذي يتحكم يا جيتانو خلق السماوات سمايات يفتر والأرض مدرن يفتر والله وما بينهما مدرنا بسمايات النكاكر يالون هو يفتر في ستة أيام بسجدت أنا فترنا ثم استوى قدام بحالا هنا على العرش بأرش كأرش بلاي هنا. وقال في سورة الحديد سورة الحديد المسلم لهلا هو الذي يجيتا يانو هو الله الذي يجيتانو خلق السماوات والأرض مجر سماوات يفسره في ستة أيام بسجدت أنا ثم استوى على العرش قدام بها لا كعرش بلاي هنا ينقرمه من العجب سبات تبوت علي القرآن استوى استوى استوى استوى جالس سبات تجد يسيقل لبيان سبيان عندوانكوا من مهن بربك عندما استوى لابدت النورو سجدت المامتة لا استوى لان ترقم الله شون الضر لكن لا نفسره عددا سنأتي ذي حديث وأقوال العلماء وسنرى بإذن الله إن شاء الله يكفينا بهم رب الله يتوفيق. السلام عليكم ورحمة الله.